хичгээсэ тандралуу таслагчиг хэлгийн. Тэр бол хичгээс харах хүний нээс ус мөн. Тэр ихтэй миний тухай гэрчлэн. Аюнглас үншүүншлээ. Иймд тэнднээс бүхэй эчлэгдэхгүй байхаар таллагдсан, мэдэггүй байхаар нүүцлэгдсэн юм гэж огтгүй билээ. Харин хүйд танарт юу хийснийг минь гэрээд яар. Цихэнд чин шибнэснийг минь дээвэр дээр тунагл. Махбудийг нөгдөөс бүхэй. Өчрийн тэсгэлийг хөнөөж үйж хатан. Харин махбод болоод сэтгэлийг хүлэнг нь тамд үстгэж чадах түүнээс айтун. Хоёр борж өгөөг задгай зулсуур бүдэрддаг бүсөө. Эцгийн чинь чөвшөрөгүйгээр тэдний нэгэнд газар тунахгүй. Танарын толгой дээрх ширхэг үс чинь бүртэл тоортсон. Тиймээс бувай, танарын олон бүрж хүүнаас ч эрхэм үнтэй. Тиймээс мүсийн өмнө намайг бүлээн зөвшөөрч хүн бүрийг би тэнгэрдэх эцгийнхээ өмнө мөн бүлээн зөвшөөрнө. Харин мүсийн өмнө намайг үгүйсгэсэн хэнийг болоод би тэнгэрд эцгийнхээ өмнө үгүйсгэн. Гэдэй Иесүнийнгээсо садуудрэгэ малсамашотда. Ноэнэн сарамдэрэ түрэу хажи мара. Сүнгэжин гуасэн дрэнаги марионигу, камчуожин гуасэн айлёжиги марионида. Нэга ноэгэ одуэндэсо маранэн гуасэн, ноэнэн байгэндэсо марайора. Ноэба кисумалу дрэн гуасэ, чибэн вээсо сонпуайора. 육신은 죽여도 영혼은 죽이지 못하는 자들을 두려워하지 마라. 오히려 영혼도 육신도 지옥에서 멸망시킬 수 있는 분을 두려워하여라. 참새 두 마리가 한 잎에 팔리지 않느냐. 그러나 그 가운데 한 마리도 너희 아버지의 허락 없이는 땅에 떨어지지 않는다. 그분께서는 너희의 머리카락까지 다 세워두셨다. 그러니 두려워하지 마라. 너희는 수많은 참새보다 더 귀하다. 그러므로 누구든지 사람들 앞에서 나를 안다고 증언하면 나도 하늘에 계신 네 아버지 앞에서 그를 안다고 증언할 것이다. 그러나 누구든지 사람들 앞에서 나를 모른다고 하면 나도 하늘에 계신 네 아버지 앞에서 그를 모른다고 할 것이다. 이치니 우크 세미츠가노. 자, 오늘 예수 쿠모세스 부아툰 기츠 발트슨데 링크메스 스피치 비드니 махбуд болоод сэтгэлийг хөлөнгөн тамда үстгэж чаддаггүй тэнгэрэ бүрэнээс айтун гэж альтсан байна. Энэ нь ойлгомжтой байна тий? Баса Мусес биш. Тэнгэрэ бүрэнээс айсэнэн жүд байна. Харин ер нь бүрвөгийн хүмүүсийн тэнгэрэ бүрэнээс айдаггүй. Бүнээс айдаг. Тэмэ? Яг гэвэл хүмүүс над нөлөө гүч бүлэн. Тэ? Ямар нь намайг жодч бүлэн, альч бүлэн тийм юм хийж чадна. Харин тэнгэрэ бүрэн ер нь бидэнд тийм муу юм хийхгүй. Тэ? Сэнг юм хийсэн ч, яг үсэс байсан ч бидэнд ивэргүй дүг байна. Тэ? Тэгээд буу юм хийсэн ч, бүрэн хийсэн ч хамаагүй бидний аврахаар хичээдэг. Тэ? 요런 티모치라스 비트 야 잠시 참하고 탱기라 보라 이로서 밝고 음식 단다 생명부터 하마고 비트 냠들 야 집에가 있음지 하마고 탱기라 보라 비트 단다 비트로 만트 나를 만들 때 버러를 다 티면 희축득 티모치라스 탱기라 보라스 아이금 바꾸 티겟 바스 팀연 벤 탱기라 보란 비트닉 비트 탱기라 보란 니 특대 고치라스 비트닉 함갈 특구 염식 벤 주신 누트 카라레 마버디 군옥 주도스 부 와야기스는 비트닉 군옥 투쿤 바이는게 팀 오타 배가 티기 헤이트 탱기라 비트닉 함갈 특구 이트기스 대단히 암들 때, 무임 가르택, 주일, 주신, 우층, 우측대 볼지 볼든, 김치 볼든, 디안젠스 어설 가르치 볼든, 바스, 팀연배. 그래, 팅기라 바른, 이치게, 팅기라 브랜드 이치게 좋지라스, 팀 모양 삼글 듣고 이볼, 팅기라 브랜드 이치게 그랬대요. 티켓 보츠 볼륨 네, 우사 팅그로 브랑 줍슈로 스모 치라스 티 무연 뱉는데 그랬다 티 예수님께 들슨 티르 버르쇼워 치킨 자드가이 조서로 뜨뜨뜨 보소 미치긴 진 줍슈로 줍슈로 구이기를 티티니건 가슬 토넣고이 그치였음 배 팅그로 브랑 줍슈로 스모 치라스 тэр бүрэшөө үнэттэг газар тунадтай тэнгэр бүрэн зөвшөрсөн учраас бид насбэрдэг тэнгэр бүрэн зөвшөрдөг учраас бид алтдаг заримдаа тийм юм бэ тийм усрыг гэрдэг тийм тэгвэл тэнгэр бүрэн бидэнд ямар хамаатай вэ бидэнд юу хийж өгдөг вэ харин үнийг бодох хэрэгтэй Угаса хүний хувьд чухал юм энэ махбуудын ам тийм хөрөгийн амтрал байна. Үнэс гадн бодч чадахгүй тийм харж чадахгүй. Тийм ч бас үнийг мартаад зүгээр хөрөгийн амтралын тухай боддог. Харин тэнгэр бүрийн хувьд ямар вэ? Нэг чөхөн жоохон хөхд байна. 테르 캠핑 웨이드니 가서 오낫 되게 읍득은 찰프슨 되게 오일라 바라 우흑샥스직 우르지 베이슨 되게 베이튼트 에임 트르케주 우크호드 바스 아임으로 지태게드 오일라 우치슨 하딩 비 우니 투니 트와이스 하나 저보고 약을 테르 утгагүй ингээд эм төрөж өгөөд ну таны тэнд дараа зүг зүгээр болоод гуин тол тол тоглоом гэдгийг мэдчихэе учраас тийм харин тэр цохон хүүтийн гуйд тэр нь маш өвчтэй тийм маш хичвэн харин би мэдчихэе өөр тэр утгагүй зүгээр болоод тэр нэг ээ тоглоом гэдгийг мэдчихэе учраас санаа зовхон байхгүй Тэнгэр бүрэн бас ингэж мэдэн байхаа тий бидний хувьд нас барах нь үхэх нь маш хийж байна. Харин тэнгэр бүрэнд бид үхэхгүй нас барахгүй тэнгэр бүрэн өмнө дандаа амьдарч байгаа. Тий үхэхэд маш хич байсан ч тэнгэр бүрэн өмнө мөн хямдраа эхэлж байгаа гараад маш баяртай болоод амьдрын гэдгийг мэдчихэе учраас үнээс санаа зовхгүй тэгсэн зүг хэрэггүй. Тийм бай. Харин тэгвэл бид тэр тэнгэр бүрэний хаанчлаар тэнгэр бүрэнд хамт амьдрах юм төрд яаж хийх хэрэгтэй вэ? Бид отоноос тэнгэр бүрэнгээсээ хамт амьдрах хэрэгтэй. Тийм отоноос тэнгэр бүрэнд хамт байгааг санаа амьдрах хэрэгтэй. 예수님께 드리신 팀에서 무슨 남의 불량 접수력 충분히 피팅을 대치긴 해오면 불량 접수를 이 남들었다 가서 남들었다 남들었다 여기서 탱기라 보라니 토이 보도 주제고 돈도 자비를 듣고 고이 듣고 오르 듣고 개월 따라 한 차례 더 얼어 탱기라 한 차례 더 얼어 탱기라 못해 울적다 탱기라 못해 야지 지 힘들게 자수하다 비디 야지 가려울라고 해 근데 남들었다 탱기라 빼가요 빼고요 믿고 이벤 나도 가고 이게 잠들어올 탱기라 못해 울적다 야호 팀 스피드 어떤어스 탱기로 보라는 빈텀트 배박 사나 암드라 헤르테 헤드루졸 통과 버터츠가에 탱기로 보라니 오면 적서드 탱기로 보라한테 울차드 빛 둔데 야주 차후에 탱기로 브랜드 야즈 아스후에 би я царь өглөх вэ өнөө тэр дараа түр тунгаа бодож байгаа юм. Чам Иесуним. Аминь. Энэ чинь та. Нэ өнөө Иесуникээс сарамдрыг дөрөөж байлаа басмида. Сарамдрын үри юкшинэ. Юкшинманы чугэсүү энэ сарамдрыжо. Гэрчмэн ханиймэн юкшинманыраа хоогкасту. Мөрөмөн шигэсүү нэн бун. Кроон бунэ дөрөөйнда лаго 말씀하셨습니다. 이 말씀은 충분히 공감이 되는 말씀이죠. 당연히 육신만 죽일 수 있는 사람을 두려워하기보다 모든 것을 창조하시고 모든 것을 생명을 주시고 모든 것을 다시 유지하시는 하느님을 두려워하는 것이 맞는 말인데 세상 사람들은 어떻습니까? 사실 하느님을 두려워하지 않고 사람을 두려워하죠. 하느님은 우리가 어떻게 살는지 상관없이 늘 은총을 주십니다. 또 우리가 좋은 일하든 좋은 일을 하지 않았든 은총을 주시고 우리가 나쁜 일을 했든 잘못된 일을 했든 상관없이 우리를 구원하기 위해서 해주시는 분이죠. 그렇기 때문에 우리가 어떻게 하든지 상관없이 늘 좋은 거는 주시는 그런 모습 때문에 하느님은 우리 상관없는 분처럼 여겨지기도 합니다. 없는 것처럼 느껴지기도 하죠. 네, 우리가 어떻게든 상관없으니까 똑같은 것들이 주어지니까 참 좋은 사람이든 나쁜 사람이든 해를 뜨게 해주고 비를 내려주고 하면서 사람들이 살 수 있게 해주고 구원의 길을 이끌어 가시는 분입니다. 그렇기 때문에 사람들이 하느님을 잊고 예, 사람들을 두려워하죠. 사람들은 나에게 피해를 끼칠 수도 있고 나를 때릴 수도 있고 죽일 수도 있고 그렇기 때문이죠. 그것뿐만 아니라 하느님은 우리를 지켜주지도 않는 것 같습니다. 그렇죠? 하느님을 믿는다고 해서 우리가 병에 걸리지 않는 것도 아니고 또 죽지 않는 것도 아니죠. 네, 순교자들을 보십시오. 그렇습니다. 예수님께서 오늘 말씀하시는 것도 그렇습니다. 육신은 죽여도 영혼은 죽이지 못하는 자를 두려워하지 마라 라는 것은 누군가 우리를 죽일 수 있다는 거죠. 우리 육신을 죽일 수 있다는 거죠. 그럴 때 예수님께서 내 육신을 죽이지 않게 막아줄게 라고 약속하시지 않으셨죠. 네, 그 다 하느님께서 허락하셨기 때문에 그런 일들이 벌어지는 겁니다. 예수님께서 이렇게 말씀하시죠. 참새 두 마리가 한 입에 팔리지 않느냐. 그러나 그 가운데 한 마리도 너의 아버지 허락 없이는 땅에 떨어지지 않는다. 라는 이 말은 그 참새가 땅에 떨어지는 건 하느님의 허락이 있기 때문인 거고 우리가 죽는 것도 하느님께서 허락하시기 때문인 거죠. 누군가 우리를 죽일 수 있는 것도 하느님께서 허락하시기 때문입니다. 그러면 하느님께서는 우리를 그렇게 지켜주지 않는가 병에서 어떤 나쁜 사람에게서 어떤 사고에서 지켜주지 않는가 뭔가 하느님을 믿을 때 우리에게 이익이 있으면 더 잘 믿을 텐데 그런데 우리들의 입장에서 사람들의 생각으로는 이 세상의 것들만 보이기 때문에 그것이 전부 교수님 느껴지고 그것이 아주 중요한 겁니다. 이 우리 육신의 생명이 그렇게 중요한 거죠. 가장 중요한 거죠. 근데 하느님의 입장에서 보면 우리의 육신의 생명은 그렇게 중요한 게 아닐 수 있습니다. 그렇죠? 지난 캠프 때 며칠 전에 어떤 아이가 넘어져갖고 무릎이 까졌어요. 그래갖고 저한테 왔는데 약을 발라달라는데 약을 바르니까 엄청 웁니다. 막, 와, 달래도 소용없어요. 근데 저는 우리는 걱정하지 않죠. 아예 약 발라주면 그냥 뭐 소독만 해주고 그 후시대만 발라주면 아무 문제 없이 좀 5분만 있으면 또막 신나서 뛰어놀 걸 알기 때문에 걱정하지 않죠. 하님도 그렇지 않을까 싶습니다. 우리들이 죽음의 순간에 정말 괴로워하고 모든 것이 끝날 것처럼 아파하고 세상 사람 주변의 모든 지인들이 그렇게 슬퍼하지만 하느님 입장에서는 이 사람, 이 아이 이렇게 지금 그렇게 아파하지만 그것 좀 견디고 나면 하느님 앞에서 그 영원한 생명을 누리면서 기뻐할 것을 알고 있기 때문에 그것을 두려워할 게 아닌 거죠, 하느님께서. 그래서 그런 일들을 허락할 수 있는 겁니다. 그 아픔은 우리가 애가 아파지만 약을 발라줄 수 있는 것처럼 그런 거죠. 그럼 우리가 그 하느님과 함께 하느님 나라에 살아가기 위해서 어떤 준비들을 해야 하는가? 예수님께서 이렇게 말씀하십니다. 누구든지 사람들 앞에서 나를 안다고 증언하면 하늘에 계신 내 아버지 앞에서 나도 그를 안다고 증언할 것이다 라고 말씀하시죠. 우리는 여기서부터 하느님과 함께 살아가야 된다. 하느님을 알고 살아가야 되는 겁니다. 여기서 하느님이 있는지 없는지 모르겠어. 내가 그걸 어떻게 알아? 하느님, 있으면 뭐 나를 좀 보여주시면 되지. 뭐 그렇게 해주시면 아니면 내가 여기서 어떻게 알고 살아가는가? 라고 불평하고 그렇게 살아간다면 나중에 하느님 앞에 서게 됐을 때 우리가 어떻게 하느님을 만날 수 있을까요? 하느님께서 넌 누구니라고 물어보실 때 우리가 이 땅에서 이 세상에서 난 하느님 몰라 이렇게 하고 살아갔다면 하느님께 어떻게 대답을 할수 있겠습니까? 그래서 우리는 여기서부터 하느님이 우리 함께 있다는 거 기억하고 또 우리를 구원으로 이끌기 위해서 노력하고 계시다는 거 그것을 기억하면서 살아가야 합니다. 그럼 잠시 묵상하는 시간 가집시다. 우리가 하느님 앞에 서게 됐을 때 하느님께서 나에게 어떻게 물어보실 것인가? 그리고 나는 어떻게 대답할 수 있는가? 묵상하는 시간에 가집시다.